ጤና ይስጥልን አድማጮቻችን እንደምን ሰምታችኋል? ሰላምታችን ከያላችሁበት ድረሳችሁ ይያልን። ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። ሰላም ጤና ይስጥልኝ እንደምን ዋላችኋል? ዜና እናሰማለን። የኦሮሞ ነጻነት ግንባር ልዩ ኃይል በጠላት ላይ የሚወስደውን እርምጃ አጠናክሮ መቀጠሉን የኦሮሞ ነጻነት ግንባር አሳወቀ። የኦሮሞ ነጻነት ግንባር ልዩ ሰራዊት ሚያዚ 5/2013 በመራብ ሐረርጌ ዞን ሜሶ ወረዳ ልዩ ስሙ ቡሬቱምቱ በተባለው ቦታ بوسدو يماتكات ارمجا صوصي وياني سراويت سيجل امستون كفونيا كوسلوان باتي ازينا يورمونز انت جمبا ليو سراويت بمسراك هارجي ليو سمو بولي بوك اوردا ميسو باتابالو اكاوي بوسدو يماتكات ارمجا هوسي كاتما ميازي اسمنت ولتشاسراسوس لامسك انا تكوتاترو بسنة باتوكت هزمس يانجالا تيانا برو يوياني كادروشن كاكابابي ابارون يورمونز انت سراويت لهزب بكيت مركزت ابو هلا ليلا قداش كاتما ولك اندو تاسا وقال يورمونز انت جمبا انداسا وكاو يوروميان يورارو وراري كورميا ترغوس كميل ادرس يورمونز انت جمبا تقولون اتناكرون دميكتل يورمونز انت جمبا اسا وقال سوس متو اسراس من تيبيان بفك عدن ينت كيمن تملسوم مياز يزدين هلتشي امست امت امرت يمن يميجنيو سوس متو اسراس من تيبيان سدتنيوش وداغراتشو تملسوم تيبيان وداغراتشو يتملسوت سانا يميجنيو يتيبيا امباسي كيمن منغست غارة بمتبابر يمنغست كومنيكيشن قدهيز افتبيت اندالو منغست وداغراتشو لمملس فك عدن يهونو سوس تيشي زيغوش لمملس اهونم يتنكس هكاسو اندال تاوقوال ليلو تيبيان زارين نانا وده أديس آبا يقابلو تبلو يتبقان قطراتشو بركتيال إثيوبيانوش زارين بإنجلت النه بمكرالي اندالو يتقلس بالبت وقت تكيتوشو وده إثيوبيان اندقبونا هونم النسون ميستقا اندتفا يتقلس يكينيال بيتشاون تودادرو بيتشنيا أشنا فيهونو يهاديك منقص تنانتنا بإثيوبيا بتكيدو يكواوينا يكتما مكربيت مرچاوش غيو بارتي يهاديك ما شنا فون يمرچات عبيوش تلت أفو مرچا وطيتوش إياملك كتو يكينيالوم عندان مرچا جن كاكسكساو جمرو عند بارتي بيتشاون دمس إتسمام ما بتنا بكيا مراج يالكرب بتنو سيلو كريتا چونغل سوان يهاديك تاز عبيوش ببكولا چو هوني تاوي تفترو بتكواميوش براسا چو دك متنو سيلو غلس اوان كوروجو مفتشو على ماونا تغبارو يهونو يو ياني منغست زاريم اندتنا انتنا كورو جونغل بتو عشن فيالو بلو لملففو اجيك اصافاري نفسيلو بتقواميوش يغلزو يجينيال عمونم بيهون يهاديك انداشن نفا كمغلز ودوحالا ايلم سيلو اصاوكوال بهان دنياو كفل زمن بيچاون روطو بيچاون يشن نفاو يهاديك منغست زاريم يسوو زيغنتن مبت رغطو بزوچن اياسرن ايانغلاتا اندال بمريت غلز اوال اغريتو بادغت ودتاج قلقل يادغچ مهونم تأمره أكله قلص أول سينهو بزيابك ملكام قويتا كاريو برغراما چنگارا سلام سلام تناستلين يتكبراتشو خدمات تشاتشن دم سنبتاتشوان زاري بسفايا لويت نارغالن وقتاوي قدائي وچلي زاري انقدائي اتو جمال إبراهيم يهونالو بمقرب الله جوت ياكي سفايا لتنتاني اندمي ستون تسفا نارغالن ملكام قويتا بداويتي زيما دمساوي داويته مكوننن كلب انامسغنالن عند بنهون بغارا بنتاكل نصانت يمطال عندو تاچي غوتتال عندو لاي غوتتال سلاندنت ناورا عند نهون اكونا شيدا بلوال منم چگر يلم اندمالتو مرط زيما مرط گتم انگداي تو جمال ابراهيم لقالم تيقو فقادنيا سلهونو بسيفريدوننا انديهم بادماجوچ اسم كلب امسغنالو ቀደም በጣም አመሰግናለሁ ዮብ ሰላም ነህ እግዚአብሔር ይመስገን አቶ ጀማል እንግዲህ ወደ ቀጣዩ ጥያቄ እንደረደራለሁ አቶ ጀማል እንደሚታወቀው ባውን ሰዓት በኢትዮጵያ ውስጥ ያለውን የፖለቲካ ሂደት እንደሚመለከቱት እርግጠኛ ነኝ እንደሚካተሉት እስኪ ምን ይላሉ ፖለቲካው ምን ላይ አለ የህዝቡ ኢኮኖሚ ምን ይመስላል አኔ እንደማየው ከሆነ እንደምረዳው በአሁኑ ሰዓት ከጊዜ ወደ ጊዜ ሁኔታዎች እየከፉ ህዝቡ በረሃብና በርዛት እየተሰቀቀ ያለበት ጊዜ ነው ያው የሚሰደደውን ህዝብ ቁጥር ማየት ይቻላል እንደገና ደግሞ አገር ቤት ያለውን የሚበላውና የሚጠጣው ያጣበት ጊዜ ነው ልጆችን ትምህርት ቤት መላክ በማይችልበት ደረጃ ላይ ደርሷል የምግብ እቃዎች ወያኔ ስልጣን ከመያዙ በፊት 20 ብር ያወጣ የነበረ እቃ ዛሬ 2000 ነው የሚያወጣው የህዝቡ ወይም ደግሞ የሰራተኛውም ደሞዝ ይሁን የሌለው የጨመረ ነገር የለም ከመሬት የሚገኘው ግብ በየጊዜው አርሶ አደሩም እየቀነሰ ነው የሄደው ምክንያቱም አንደኛ የመሬቱ ይዞታ ራሱ በጣም አንሷል ሰው ድሮ ያርስ የነበረው መሬትና ዛሬ የሚያርሰው እኩል አይደለም ሁለተኛ ደግሞ በአግሪካልቸራል ኢኮኖሚክስ the return of land land መሬት አንድ መሬት ስታርሰው ደጋግመ ስታርሰው ምን ለምን ህል ጊዜ አጥጋቢ ፍሬያማ የሆነ ነገር መልሶ መስጠት ይችላል የሚባል ነገር አለና እኛ ሀገር እንግዲህ ሰው ሁል ጊዜ አንድ ቦታ ነው የሚያርሰው ይሄም የምርቱን ጥራት በጣም ይቀንሰዋል na abzanyo hizb kasiqay wada siqay yitashagagrabbat gizeyno baale sultano chudagmo ya woyane majammarayonim ba corruption sultan salamatat acho nasun rasa acho ngastu acho maalateyno yitagazhu silohana yannino bahal indagana bahizbulay baman tabarek nasum kahizbu gubbo yibullu irsa barsa acho damo yaj barabbaru nagado yitaj barabbara lila hosib yitaj barabbara እርስ በርስ የሚባሉበትና የህዝቡን ባህል ተበላሽቶ ያስተዳደሩን ባህል ሙሉ በሙሉ ተበላሽቶ ያ የድርጅት መንግስቱን ሆነን በግልጽ የምታይበት ጊዜ ነው እኔ የምስማየው በውስጣቸውም ደግሞ የዛን ያክል ግለሰቦች ንብረት እያጠራቀሙ በሄዱ ቁጥር እርስ በርሳቸው ሲበላሉት አለ በአንድ ጎን የምንስ ምስጣለች በሌላ በኩል የትባት ነጋ አለ እንደገና በሶስተኛውም ደረጃ ሁለቱንም የሚቃረኑ ወይም ደግሞ የማይግባቡ ያሉ ይመስላል የድሮ የውጭ ጉዳይ ሚኒስትር የነበረ ሰውዬና የሱ ግብረ አበሮች እንዲሁም የነሱ ተቀጥላ ደግሞ የሆኑ ሌሎች እንደነ ኦፒዲኦ እንደነ በአማራ ስም ተደራጅቶ ያለው እነዛኞቹም ሊፎካከሩ ይሞክራሉ ግን ሁሉም እርስ በርሱ ሌባ ለሌባ ሲሰርቅ እንጂ ሲከፋፈል አይስማማም ስለሚባል ምንም እየተረጋጋ ነገር ያለበት ሁኔታ ነው እኔ የምታየኝ እንደገለጸው መልካም እንግዲህ ፕሮፌሰር መራምስ የተናገሩት የሚበላውን ያጣ ህዝብ መሪውን ይበላል ነበር ያሉት። ታዲያ አቶ ጀማል እንግዲህ የወያኔ መንግስት በአሁኑ ሰዓት ከፍተኛ ክፍፍል ውስጥ እንዳለ ይዘገባል ልዩነትም እንዳለ ይታወቃል። ተቋሚዎች እንግዲህ በዚህ በተዳከመ ኃይል ለምን እንደሆነ መጠቀም ያልቻሉት ለምን እንደሆነ ነጻነትን ሊያመጡ ያልቻሉት ይሄ ጥሩ ጥያቄ ነው። ይሄን ጥያቄ እንደው በቀላሉ እንድንመለከት እንድቻል አንድ ቆሻሻ ወይም ደግሞ አንድ ቤት ውስጥ ቆሻሻ ቢሞላ ሰው አንስቶ ካልጣለው በስተቀር ቆሻሻው ራሱን አንስቶ አይጥልም። ወያኔ ተዳክሞ የቆሻሻ ያክል እንኳን ደረጃ ቢደርስ የሚገፈትረው አንስቶ የሚጥለው ነገር ያስፈልጋል። የተቃዋሚዎችን ሁኔታ ደግሞ ካየው አገር ውስጥ ያሉትን እነሱ ራሳቸው ከፋፍሏቸው አዳክሞ ያው በቁጥጥር ስር አውሏቸዋል። እንዲሁም ደግሞ በኢትዮጵያ ውስጥ ያለው በኢምፓየርታ ውስጥ ያለው የፍላጎት የፖለቲካ ፍላጎት የሚቀናጅ አይደለም። አንዳንዶቹ መስፋፋት የሚፈልጉ አይነቶች ናቸው። የአማራ ሊቶችን ለምሳሌ አሁን ለብቻቸው ተወሰድክ የሰርቫይቫል ጉዳይ አይደለም ለብዙዎቹ ህዝቦች የየመኖር ጉዳይ ነው። የነ አማራ ሊቶች ደግሞ አመለካከት ስቲል እስካሁንም ድረስ ኤክስፓንሽኒዝም ነው። ስለዚህ የሰርቫይቫልና የራስን የመከላከል ለመኖር ለህይወት መከላከል የምትደረግ ትግልና እንደገና ሌላው ደግሞ ወኔ ኤክስፓንድ አደርጋለሁ የምለውም ሊቀናጅ አልቻለም። የፍላጎቶች የፖለቲካ ፍላጎቶች ግን እንዳይጣምሩም ያደረገ ይመስለኛል። አሁን በቅርብ ጊዜ ወያኔዎች እንግዲህ የአማራውን ህዝብ እንትን ይያሉት ነው ያጠቁት ነው። የአማራውን ለትም ካሁን በፊት ከነበረው በተሻለ ትንሽ አሁን የህዝቡን ማንነትን መካድትቶ የሰርቫይቫል ጉዳይ እየሆነበት ይመስለኛል። እነዚህ ሁኔታዎች እንግዲህ ለሁሉም ህዝቦች ምናልባት አንድ አይነት በደል ተመሳሳይ በደል ሲደርስ የኤክስፓንሽን አስተሳሰብ ያላቸው ክፍሎች ያቆሙና እንደሌላው ህዝብ ለመኖር የራሳቸውን መብት ለማስከበር የተመጣጠነ አይነት የፖለቲካ አመለካከት ስለኖራቸው ለማግባባትና ይሄንን መንግስት ለመቅፋት ወይም ደግሞ የድርጅቱን መንግስት ለመቅፋት አመቺ እድል የሚፈጠር ይመስለኛል። በሌላ በኩል ደግሞ አይተው እንደሆነ በአብዛኛው ትግሉን እናደርጋለን የሚሉ ድርጅቶች ሙሉ በሙሉ ኦልሞስት ማለት ይቻላል የአመራሩ ክፍል ከህብረተሰቡ ከመሐበረሰቡ ውጪ ነው ያለው። ያው በጉልበት ወያኔን እንገፈትራለን የሚሉ የኦሮሞን ለምሳሌ እንደምሳሌ እንኳን ብንወስደው የኦሮሞ ህዝብ ትግል እጅግ በጣም ጠንካራ የነበረበት ወቅት ህዝቡ ራሱና አመራሩ አንድ ላይ በነበሩበት ጊዜ በ1970ዎቹም በ1980ዎቹም ህዝቡና አመራሩ አንድ ላይ ነበር አገር ውስጥ ነበር። ከዚህ በተጨማሪ ደግሞ ህዝቡ አሁን በየጊዜ እየተማረው ያለው አዲስ ነገር አለ። ይሄኛው ምንድነው አመራሩ ውጪ ቀመጥና እኛ ለነመጣ ነው በቃ አሁን መተነጻ እናወጣለንና ተጠብቀን የምል አይነት የሳይኮሎጂ የኮንታይንመንት ስትራቴጂ ይመስላል። ህዝቡን እንትን ራሱ ትግል እንዳደርግ ከሌሎች ገና ከመና ከሌሎች ሀገሮች ነጻነትን ያመጣልኛል በሚል ግምት ህዝቡ ታስሮ የተቀመጠ ይመስላል። ይሄ بهولم بكل يمتاينو من البات أوغادن استشارك نتني مثلاً النسوم يدريجتو أمر عروتي من البات بهزبوس يالله سلوان المثلاً وهم دموع يالله كيوم للوش جغرافيا هنا تاوتشون لوسني يخلاله نعركن ست ملك كتو يهزبو يتقل بحال راسو تقلو كهزبو وتشو تو كأمرار بتشالاي بتكيد سووتش لاي تمسرتو يمت أبك عينات نعم مثلاً وسي سلزي يه عينات استثابن ملو بملو بدرجتو تشوس استراتيجيكا لوت يمياس فلقوه مثلاً يعني ملكام اسكي هو دليل لوت ياك الشجرات وجمال يا أرامو مدر أيه تواله يمت الرعو أقباب النت اندليل لوت كل عيد اللمي بالنجر على يا أرامونز النت جنبار أونك مدرو سفينة ويني مدر يلا يجلسال أبيرو دمو زاريخ با أرامي أكلل كل عرات سابل هايتك أمتا على يام راسو تككل عيد اللم يميلو وغنوش علو إيه من يهيل تككلي هون انجده يا أراميان كارتا إنك على يميلو سووش كالو انجده باند غنو يا أرامي أنت أموت أتمنى لباتم يميامنو أين سووش يمسل علو ركناز مدرق نفلق علن نغرقن كارتاچو جيب بتام بزالة ما نتني فلبي مثلاً أي كارتاچو أن نسدمو خالو عند زين تب باوج بكان كدي كارتاچو تنش أسفونا يقدلهم نجار ليش أمره ولا ما نتني كفلهو قلت عاد اللهم باوج نمان ناچو ملون نجار كان عند عندي كل سبنين مايو أرمو جيب بتام سفي جزات يالله حسبناه عندهم باللفهم قلنا نجار أبداني ولا نجارو كانس يجالون يقولون رمو أهون باللبد رجع من الملكته لهولت تقول تكفلون لهولت ورمي كل الوسيال هنا بجمعش قلنا أمارة كل الوس تكفلوا بجمعش قلنا ده موسى غراس تكفلون يالله قدي أهون ياللشوا ورمي راسه ب أهون بويانه يمتدادرا ورمي بجمعش قلنا يتجرا يكالن مالهم بجمعش قلنا ده كنا يا أمارة مكالن مال إنك مالهم ولو almost ملو بملو لهولت تكافحلو تكرامتو كأن وردانا كبابي بس تكرر ليلاو بالنسوق ترسلنا له سلزي سوتشو أنساتشي أرميا كذي بلاي مملت على بات بتككلم يرمو هز ببلوتش كبابيتش نزي هون بللوتو مهكل تكافلا عندي تكافلا أنسالكي ملو كونة لوجيكالي مثلاً مكناتهم هز باتشين يرمو هز يسافر ربت النايم من ربت الكوابي بجلس المتابعك سلون. إنكدي بذات يملوك هنا النزير عصاچو. جناك أورمي أكل الوجه إسلو هنا تجب باجو مريت لا يالو. يمي عصايو ما نسوانجي مسوات ونايم سلين. Ya hasol el maro chofer የጎሳ ፖለቲካ በኢትዮጵያ ውስጥ ይራመዳል አለ ብለው ያምናሉ? ጎሳስ ማለት ምን ይሆን? ጎሳ የኦሮሚያ ቃል ነው። አብዛኛውን ጊዜ በኢምፓየርቷ ውስጥ ያለው የጎሳ ፖለቲካ ነው ብለው የሚያወሩት የአማራ ልጆች እንደሆነ እሰማለሁኝ በሚያደርጓቸው የፕሮፓጋንዳ እንትኖች ከሚዲያም ጭምር ማለት ነው። ግን ምናልባት ባህሉ ስላለላቸው የጎሳን ጥቅምና ምንነት ያልተረዱ ሰዎች ይመስለኛል በማህበረሰቡም ውስጥ ላይኖር ይችላል። እኔ አላውቀው ግን ኦሮሞ ጎሳን የሚጠቅምባቸው ሳይንቲፊካዊና ፖለቲካዊ የሆኑ ምክንያቶች አሉት። አንደኛ በኦሮሞ አባባል አንድ ሰው ለምሳሌ እኔ እናንተ አንድ ጎሳ ከሆን መጋባት ይከለከላል። በሳይንቲፊካሊ በጣም የሚቀራረቡ ሰዎች ከሚጋቡ ከሆነ በሽታ ለምሳሌ እኔ በሽታ የታመምኩ ሰው ብሆን እኔም ባንተም እንዲሁ በሊኔጅ ማለት ነው በሽታ የሚኖር ብሆን ኖሮ ለጥቃት እየተጋለጠ ይሄዳል ዘሩ። በኦሮሞ አስተሳሰብ በጣም ይገርማል። ከዚህ ከሳይንቲፊካዊ የሆነው የተገኘው ነገር ሳይመጣ በፊት ኦሮሞ ምን ይላል? ዘመድህን ካገባ ቆማጣ መውለድ ትችላለህ ወይም ደግሞ የሚወለደው ልጅ አይኑ የታወረ ሊሆን ይችላል ወይም ሌላ በሽታ ሊያጠቃው ይችላል። አንደኛው የኦሮሞ የጎሳ በኦሮሞ ውስጥ ያለው የጎሳንትን በሽታን የህብረት ውስጥ ደካማነትን እንዳይኖር የሚጠቀምበት ነው። ይሄ የኦሮሞ ውስጥ አመለካከት ነው። አንደኛው ይሄንን ደግሞ ሳይንስ በአብዛኛው ሳይንስ ዛሬ ይለዋል። ሁለተኛው ደግሞ ለሰላም እነሱ እንደምሉት ለጦርነት ሳይሆን ሁለት የተለያየ ጎሳዎች ለምሳሌ እኔ እናንተ የተለያየ ጎሳ ብንሆን እኔም ካንተ ጎሳ ነው ማገባው አንተም እንደዚሁ ከኔ ጎሳ ነው የምታገባው ምክንያቱም ካንተ ጎሳ ማግባቱን ያው በሽታ የምለውም ነገርም ይከለክላል። እንግዲህ ሁለት ጎሳዎች እንደተለያየ ሲጋቡ የሁለቱም ዝምድና በጣም እንትን ይዛመዳል ማለት ነው። እነዚህ በአጋጣሚ ጭንቀት እንኳን ተፈጥሮ ምናልባት ግጭት እንኳን ቢፈጠር ሁለቱም የተጋቡ ስለሆነ እርስ በርሳቸው አይተላለቁም። ስለዚህ በኦሮሞ አስተሳሰብ የጎሳ እንትን ስትራክቸሩ ራሱ ሰላምን ለመፍጠር እንጂ ጦርነትን ለመፍጠር አይደለም። እነዚህ ሰዎች አሁን የጎሳ ፖለቲካ ኢትዮጵያ ውስጥ ያለ ህዝቡን ከፋፍሎ ጨርሷል ያባላ ነው የሚሉት ኮንሰፕቱን ራሱ በፍጹም የማይረዱ ሰዎች ካልሆነ በስተቀር የጎሳ ፖለቲካም የለም። በአብዛኛው በእውነት ደግሞ ከሆነ ኦሮሞ ውስጥ ማአት ጎሳዎች አሉ። ኦሮሞ ግን ጎሳ አይደለም። ኦሮሞ ራሱ እንደ አንድ ኔሽን ጎሳ አይደለም። ኦሮሞ ውስጥ ጎሳዎች አሉ ብዙዎች ናቸው። ነገር ግን ጎሳዎቹ ራሳቸው ልክ እኔ ጀማል እንደምባለው ስም እንዳለኝ ሁሉ ጎሳዎቹ ኦፊሻሊም የሚታወቁ እንደገና በክብርም አድሬስ የሚደራረጉ ነው እንጂ ልክ እናንተ በክብር እንደ አንድ ግለሰቦች አድሬስ እንደምንደራረገው ማለት ነው የምትጠቃቃ አይደለም። ግን ባህሉ ያለላቸው ሰዎች እንደ ጥቃት ይመስላቸዋል። አንድ ሁለተኛ ኤክስፒሪንስ ስለላቸው ማለት ነው። ሁለተኛ ደግሞ አሁን በኢምፓየሪቷ ውስጥ የሚያለው የፖለቲካ ሁኔታ ወይም ከአሁን በፊትም የነበረ ከአማራ ወደ ትግሬ ስለተቀየረ አማራ እኔ ምንም አላጠፋሁም ለማለት ትግሬዎቹን ለመኮንን ብቻ የሚጠቀምበት ስልት ነው። የራሳቸውን ደብቀው የአንድ ጎን ብቻ ያለ ለማስመሰል ማለት ነው። የኢምፓየሪቷ ፖለቲካ ደግሞ የተመሰረተው በሁለቱ አበሾች መካከል ባለ ግጭት ተስፋፍቶ ነው ሌሎች ህዝቦች ጋር የደረሰው። እስካሁንም ድረስ በሁለቱ መካከል ያለ ግጭት ነው የሚታየው። በእነሱ ግጭት የተነሳ ሌላው ህዝብ እየተጠቀመ ያለ እርስ በርሳቸው እንትን በሚሉበት አስተሳሰቡን ካየኸው የራሳቸውን የባህል ነጸብራቅ የሚናገሩ እንጂ የሌላውን ህብረተሰብ የሚወክል አይመስለኝም። አቶ ጀማል እያሉኝ ያሉት የኦሮሞ ህዝብ ጎሳ ሳይሆን ብሔር ነው ነው የሚሉኝ? የስ መልካም። እንግዲህ ባለፈው ሳምንት አንድ ፖለቲከኛ ሲገልጹ እኔ በመጀመሪያ ደረጃ እንደ ሴፍ ሬዶን የማንንም ሃይማኖት እናከብራለን አንቃወምም። በመጽሐፍ ቅዱስ ውስጥ ኢትዮጵያ የሚል ቃል በተለያየ ቦታ ላይ ይጠቀሳል። በኢብራይስጥ ቋንቋ ሲተረጎም ኩሽ ማለት ነው። ይሄ ደግሞ ኩሽ ማለት የኦሮሞ ህዝብ ማለት ስለሆነ ኢትዮጵያዊነት የኦሮሞ ህዝብን ይወክላል። ስለዚህ የኦሮሞ ህዝብ ኢትዮጵያዊነትን መቀበል አለበት ሲሉ ተደምጠዋል። ይሄ ምን ያህል እውነት ይሆን? ኦን ኩሽ ወይም ኢትዮጵያ ማለት የኦሮሞን ህዝብ ይወክል ይሆን? በጣም ጥሩ ጥያቄ ነው። በመጀመሪያ ያልከው ላይ ይሄ የሃይማኖት ጥቃትና ዓለም አጥቃት ያልከው ነገር ላይ በኦሮሞ ባህሉም አብዛኛው ሌላው ሰው ወይም ደግሞ አመልካከት የማጥቃት ባህልም የለውም። እንደውም ኦሮሞ የበለጠውን በጣም ተመራማሪና በሌሎች ሰዎች አስተሳሰብ ምንድነው የሚለውን የሚመለከት ህዝብ ነው። ኦፍ ኮርስ የራሱን ይለቃል ማለት አይደለም እንደዛ ስለ በተጨማሪ ደግሞ አሁን ያለውን የኦሮሞ ህብረተሰብ ራሱን ስትመለከተው ያው በሶስት እምነት ታገኛለ። ዋቀፈታ አለ፣ ክርስቲያን አለ፣ ሙስሊም አለ። የቱን አጥቅተህ የቱን ትተዋል? ይሄ ሁሉም ወንድማማቾች ናቸው ማለት ነው ሁሉም። ስለዚህ ከሌሎች የበለጠ ከሌሎች ምናልባት ማህበረሰቦች የበለጠ የኦሮሞ ማህበረሰብ ሁሉንም ሃይማኖቶች የሚያከብር ይመስለኛል። ምክንያቱም በሱ ውስጥ ያሉም ስለሆነ በጣም ቶለራንትም ህዝብ ነው። ምናልባት የሌሎች ሃይማኖቶች በኦሮሞ ውስጥ ከሌላው አካባቢ የበለጠ መስፋፋቱ ራሱ የህዝቡን ቶለራንስ ማረጋገጫ ይመስለኛል በአንድ ጎኑ ማለት ነው። የማጥቃት የሚለው ነገር ሰዎች ውስጥ ካለ በጣም ተሳስተዋል። በሁለተኛ ደረጃ ደግሞ ያነሳኸው ጥያቄ አለ። ኩሽ የሚለው ቃል በባይብል ውስጥ አለ። ከሂብሩ ሲተረጎም በግሪኮች ኢትዮጵያ ተብሏል። ኩሽ የሚባለው ደግሞ ኢትዮጵያ ስለሆነ እኛንን የሚሉ ሰዎች አሉ። ይሄ ምንድነው ነው ጥያቄው መሰለኝ። በመጀመሪያ እስካሁን ድረስ በባይብል ላይ ኢትዮጵያ ሆነች የሚባለው ትርጉሙ ካልሆነ በስተቀር ከኩሽ መቀየርም ያለበት አይመስለኝም። አንድ ከሆነ ማለት ነው ሁለተኛ ደረጃ ደግሞ በአብዛኛው የታሪክ ሰዎች ሲናገሩ ከባይብል የተጠቀሰ ሳይሆን ግሪካዊ ሰው የትራቭለር ታጓዥ አፍሪካ ሄዶ ኢጅፕት ድርሶ ከኢጅፕት በስተደቡብ ያሉትን አካባቢዎች የጥቁር ህዝብ አገር ለማለት የተጠቀመበት ቃል ነው ማለት ነው። እንግዳው ያ የጥቁር ህዝብ የማይ ሆሪዞኑን የማትደርስበት እንደነ ማንዴላ አይነት ሰዎችም ጥቁር ህዝቦች ናቸው። ኤዥያም ስትሄድ ህንዶችም አሉ። አሜሪካ ስትመጣም አሁንም ጥቁሮች አሉ። ኖርዝ አሜሪካ ወይም ደግሞ ሚድል አሜሪካም ስትሄድ ጥቁሮች አሉ። ጥቁሩ አንድ ጥቁር የሆነ ሰው በጠቅላላ ኢትዮጵያ የሚባል ከሆነ እንግዲህ ወደ አሜሪካም ገና መስፋፋት አለባቸው ማለት ነው ሰዎች። ይህ የተሳሳተ አንደኛ የፖለቲካ አመለካከቱ ስህተት ነው። ለምን እኛ የምናውቀው አሁን ያለችው ኢምፓየር ጂኦግራፊ የፖለቲካ ጂኦግራፊ ያላት ቦታ ነች። በመልክ ላይ ተመስርቶ የተቀመጠ ነገር አይደለም ማለት ነው። ስለዚህ የፖለቲካ ቅጅትን የጂኦግራፊ ባውንደሪ ላይ ማመላከቱ ትክክል አይደለም። ሁለተኛ ደግሞ ባይብል ውስጥ ኩሽ ነው ከተባለ እንግዲህ ከኩሽ የተቀየረበት ምክንያት መጀመሪያ መዘርዘር አለበት ማለት ነው። እንግዲህ በአብዛኛው የምታየው ከአሁንም በፊት ደጋግሜ ብያለሁ ከ1948 በፊት ያሉትን ባይብል እንትኖች ስትመለከት በእንግሊዘኛ የተጻፉትን ኩሽ ነው የምታገኘው እንጂ ኢትዮጵያ የሚለውን አታገኘው። በኋላ ፈረንጆቹ የራሳቸውን ስትራቴጂ እንግዲህ ከ1928-31 አካባቢ ኃይለ ሥላሴ ኢትዮጵያ የሚለውን ስም ካረጋገጠበት ጊዜ በኋላ ያለው ሁኔታ ምንድነው? የአበሲኒያ ራሱ ማንነት ተፍቆ አበሲኒያዎች ኢትዮጵያ የሚለውን እንዲጠቀሙ ፈረንጆች ለረጅም ጊዜ ይመክሩ ነበር። ለምን? ፈረንጆቹ የአበሲኒያዎችን ፊውዳሎች በራሳቸው ምስል ቀርጸው በራሳቸው ምስል እዛ አስቀምጠው ንጉስ የሚባል የእንግሊዞች ስራ ነው። በአብዛኛው ንጉሶች እንግዲህ እንግሊዝ በአብዛኛው በንጉስ ነበር የምትታደሩ። እንደዚህ አይነት ተመሳሳይ የራሳቸው አይነት ስትራክቸር እዛ ፈጥረው በህዝቡ ላይ ባርነትን ኢንዳይሬክት ሊመጫን ስለፈለጉ ይሄንን ስም ለረጅም ጊዜ ፕሮፓጌት ሲያደርጉ ነበር። ይሄ ነው በትክክል ያለው። ካልሆነ እንግዲህ ማስረጃ ከሌላ ቦታ ሊያመጡ የሚችሉ አይመስለኝም። በጣም የተሳሳተ የፖለቲካ ትርጉም ነው የሰጡት ማለት ነው። መልካም እንግዲህ ስካቶ ጀማል በዚህ ሙዚቃ ረፍት እናረጋል። ለነጻነታቸው ሲሉ ወድና ክብሩ የሆነን ህይወታቸውን ለከፈሉ ጀግኖች ክብር ይገባቸዋል። ኦሮሞ ነኝ የኦሮሞ ምድር ለማለት ላበቁት ጀግኖች ሐውልት ባይቆምም በእያንዳንዱ የኦሮሞ ህዝብ ልብ ውስጥ ሐውልት እንዳቆሙ ይገባል። ክብርና ላቅ ያለ ምስጋና ይገባቸዋል። እስኪ እናስባቸው በዚሁ አጠርባለው ዜማ። Yeah, I do know. ይህወር ለወደቁት ጀግኖች ልዩ ቀን መላው የኦሮሞ ህዝብ የሚያከብረው በእያንዳንዱ የኦሮሞ ልብ ውስጥ ሐውልት የቆመ መሆኑን እንገልጻለን። እንግዲህ እንደ ዜማውን እንዳደመጡት ተስፋ አደርጋለሁ አቶ ጀማል። አዳምጨዋለሁ። መልካም ወደ ሌላው ጥያቄ ልሸጋገር ነው። የኦሮሞ ህዝብ የራስን እድል በራስ የመወሰን ጥያቄ አንገቦ እየተንቀሳቀሰ ይገኛል። የኦሮሞ ህዝብ ይሄንን ጥያቄ ሊያስነሱት ያስቻሉት ዋና ነገሮች ምንድነው? በሌላ በኩል ደግሞ የኦሮሞ ህዝብ ነጻ ቢወጣ እንኳን በሃይማኖት በተለያየ ነው፣ በተለይ በወንዝ። ስለዚህ በሰላም የመኖሩ ሁኔታ እጅግ አጣራጣሪ ነው የሚሉ ወገኖች በርከት ያሉ እየመጡ ነው ያሉት። ስለዚህ እርሶ ምን ይላሉ? ኦኬ መጀመሪያ ላልከው ለጋበስከኝ ሙዚቃም እጅግ በጣም አመሰግናለሁ። የጋበስከኝ የዘፋኙ ደግሞ እጅግ በጣም ከምወዳቸው የኦሮሞ ዘፋኞች ውስጥ አንዱ ነው። የምወድበት ምክንያት ደግሞ እጅግ በጣም ቆራጥና ተመሳሳይ መልእክት ሁሌ ኦሮሞ ለትግል እንድነሳሳ የሚያነሳሳ አዳምጨውም የሱ ሙዚቃ አይሰለችኝም። በእውነት ከሆነ ከቆራጥነቱ የተነሳ እሱም አሁን ዛሬ በህይወት የለም። እሱንም እንግዲህ ጀነት ሰው ያድርገው እግዚአብሔር። እንዲሁም ሌሎች ደግሞ ለኦሮሞ ህዝብ ብለው የተሰዉ ሌሎች የኦሮሞ ጀግኖችን ለገነት ያብቃቸው። ወደ አነሳሁ ጥያቄ ስመለስ የኦሮሞ ህዝብ የነጻነት ጥያቄ የተነሳው እንዴት ነው? ለምን ተነሳ? ከምን ጊዜ በኋላ ተነሳ የሚል ነው የገባኝ። እና ደግሞ ነጻ ኦሮሚያ እንኳን ብትወጣ አስቸጋሪ ሁኔታ በኦሮሞ ህዝብ ተፈጥሮ ኦሮሞ እርስ በርሱ ሊጋጭ ይችላል የሚል አይነት በሃይማኖትም የተነሳ የሚል ጥያቄ ነው የገባኝ። መጀመሪያ የነጻነት ጥያቄ የሚነሳው ባርነት ሲኖር ነው። በየትኛውም ማህበረሰብ ውስጥ ህዝቡ አንድ ማህበረሰብ ድሮ የነበረውን ነጻነት የአገሩ ባለቤትነት፣ የራሱ ቋንቋ፣ የራሱ ባህል፣ የራሱ ማንነት፣ የነበሩት ታሪካዊ እሴቶች፣ የራሱ ሪሶርስ የሚጠቀምባቸው የአገሪቱ ሀብት በሌላው ተመዝብሮ የውጭ ኃይል በጦር መሳሪያ ይዞት ሲያስጨንቀው ማንኛውም ህዝብ የፖለቲካ ጥያቄ ያስነሳል። የፖለቲካ ጥያቄውም ደግሞ የነጻነት ጥያቄ ነው። ስለዚህ የኦሮሞ ህዝብ የነጻነት ትግል ከመወረሩ ጋር በጣም የተያያዘ ነው ማለት ነው። ገና ወረራ ሲጀምር በጉርብትና ካለው የአበሲና ክፍል ወረራ ሲጀምር መጀመሪያ መከላከል ላይ ነው የሚኖረው። ሲከላከልም ደግሞ ለረጅም ጊዜ ተከላክሎ ያው ከራሱ ምድር ውስጥ ውጪ አቆይቶታል። ነገር ግን በ19ኛው ክፍለ ዘመን መጨረሻ አካባቢ እንግሊዞች፣ ፈረንሳዮች እና ጣሊያኖች በዛ አካባቢ ይፎካከሩ ስለነበረ የነበሩት አብሲና በሁለት ጎን ካየኸው አንዱ የትግሬ ጎሳ ነው፣ አንደኛው የአማራ ጎሳ ነው። እርስ በርሳቸው የሚፎካከሩ ነበረ። አንድ ጊዜ ለምሳሌ ምኒልክን ከወሰድከው አንድ ጊዜ ለጣሊያን ተገዥ ይሆናል፣ አንድ ጊዜ ለእንግሊዝ ተገዥ ይሆናል፣ አንድ ጊዜ ለፈረንሳይ ተገዥ ይሆናል፣ ከዚህኛው ይታጠቃል፣ አንድ ጊዜ ከዛኛው ይታጠቃል። እንዲሁም ቴዎድሮስም ዮሐንስም እንደዚሁ ሲያደርጉ ነበረ። የፈረንጆቹ አመለካከት ደግሞ የአፍሪካን ህዝብ ለመግዛት በውስጣቸው ያሉ የጎሳ ፖለቲከኞችን በራሳቸው ቁጥጥር ስር አውለው መሳሪያ እነሱን አጥቅተው አስይዘው በሌላው ህዝብ ላይ ማዘመት ነበር። እንግዲህ አጋጣሚ ያገኙ ማለት ነው። ነጮቹ በእነሱ ትዕዛዝ ሌላውን ህዝብ የሚጨፈጭፍ አንድ የጎሳ በላይ ያገኙ ማለት ነው። ምኒልክ የአበሲናውን ክፍል ቁጥጥር ስር ካዋለ በኋላ ለእንግሊዞች በመታዘዝ ኦሮሞን መውጋት ጀመረ ማለት ነው። እንግዲህ በዛን ወቅት የፈረንጆቹ የተሻለ የታጠቁ መሳሪያም ስለነበራቸው አማካሪዎችም ስለለገሷቸው ኦሮሞ ለጥቃት ተጋለጠ። ከዛ ጋር ተያይዞ ነው እስካሁን ድረስ ያለው ትግል። አንድም ጊዜ ኦሮሞ ከነጻነቱ ወይም ደግሞ ባሪያ ሆኜ እተዳደራለሁ ብሎ የተቀበለበት ጊዜም የለም። የነጻነት ትግሉም ደግሞ የተጀመረው አገሩ፣ ማንነቱ፣ ባህሉ፣ ቋንቋው፣ ታሪኩ ሲወረር ነው ማለት ነው። ይሄ ትግል ደግሞ ይቀጥላል። ነፃ ኦሮሞ ነፃ አገሩን ነፃ እስኪያወጣ ድረስ የራሱ መንግስት ሲኖር ድረስ የራሱ የመከላከያ ኃይል ለጥቃት እንደገና መልሶ በመጋለጥ በማይችልበት ደረጃ ላይ እስኪደርስበት ጊዜ ድረስ የህዝቡ ትግል ቀጣይ ነው የሚሆነው። አንዳንድ ሰዎች በጣም የሚሞኙ ሰዎች አሉ። እኔ እንደምመለከተው ከሆነ የአውሮፓና የኖርዝ አሜሪካ ለምሳሌ ሁኔታ ስትመለከት ካናዳ ውስጥ በዲሞክራሲያዊ መንገድ እንግዲህ ካናዳ ውስጥ አሁን ዲሞክራሲ አለ ብንልና ዲሞክራሲያዊ በሆነ መንገድ የኩዌክ ህዝብ ዛሬን ድምጽ ሰጥቶ የራሳችንን እድል በራሳችን እንወስናለን። ይሄ እንግዲህ በጦርነት የሆነ ነገርም አይደለም። እንግዲህ ዲሞክራሲ እንኳን ብኖር አንድ ሰው አንድ ህዝብ ማለት ነው አንድ ማህበረሰብ የኛ ኢኮኖሚ እየተመዘበረ ነው የኛ ኢኮኖሚ እንደፈለግ በእኛ ፍላጎት እየተጠቀምንበት አይደለም ብሎ በማንኛውም ሰዓት ጥያቄ ሊያነሳ ይችላል። እንኳን አሁን ባለው በዚህ በኢምፓየሩ ባለችበት መልክ ቀርቶ ማለት ነው በተመሳሳይ ሁኔታ ብሪቲሽ ውስጥ አለ ስኮትላንድ በጣም ትልቅ ጥያቄ ነው ያለው። በ2014 አይ ቲንክ አንድ አመት በኋላ ሪፈረንደም ይካሄዳል። ያ የስኮትላንድ ህዝብ ለነጻነት የሚሰን ከሆነ ነጻ መውጣት ይችላል ማለት ነው። ስለዚህ እንኳን በኢምፓየር በአንድ ጎሳ በሚተዳደር በትግሬና በአማራ በሚተዳደር በዛች ኢትዮጵያ በመትባለው ኢምፓየር ውስጥ ቀርቶ ባደጉ አገሮች ህዝቦች ወይም አንድ ህዝብ በፈለገበት ጊዜ እኔ ነጻ የሆነ መንግስት ነጻ የሆነ አገር እፈልጋለሁ ብሎ ዲሞክራሲ ወይም በሆነ በዲሞክራሲያዊ መንገድ ነጻነቱን ሊያውጅ ይችላል። ሌላው በኦሮሞ ውስጥ ያለውን እንትን ልዩነት የኦሮሞ ህዝብ የዋቀፈታም የእስልምናም የክርስትናም ወይም ደግሞ ቡድሃና ህንዱም ካለ ተከታይ ነውና በዚህ የተነሳ ሊጋጭ ይችላል የሚል ፕሮፓጋንዳ ነው። ይሄ ፕሮፓጋንዳ ሰዎች ኦሮሞን ለማስፈራራት የሚጠቀሙበት አንዱ ስልት ነው። አንድ ሃይማኖት ስላለው አንድ ህዝብ አይጋጭም ማለት አይደለም። ቀደም እንዳልኩት ፈረንሳዮችና ጣሊያን እንግሊዞች ለምሳሌ አፍሪካን ለመቀራመት በሚያደርጉት ትግል ውስጥ እርስ በርሳቸው ተጋጭቷል። ግን ሶስቱም የክርስትና ሃይማኖት ተከታዮች ናቸው። ማለት ነው በእምነት መልክ ከታየ ማለት ነው። ነገር ግን ሁሉም ማህበረሰብ የራሱ ፍላጎት አለው፣ የኢኮኖሚያዊ ፍላጎት አለው፣ የቋንቋ ፍላጎት አለው፣ የማንነቱ ፍላጎት አለው፣ የታሪክ ማንነቱ ፍላጎት አለው። እነዚህ ኢንተረስቶች ናቸው አንድን ህዝብ አንድ ላይ የሚይዙት። ከዚህ በተጨማሪ ደግሞ እዛው ጎረቤታችን በሶማሌ ህዝብ መመልከት ይቻላል። 99% አይ ቲንክ 100% የእስልምና ሃይማኖት ተከታይ ይመስለኛል። አንድ ህዝብ ደግሞ አንድ ሃይማኖትም ስላለው የፖለቲካ አያያዙ ካላማረ ጥሩ ላይሆን ይችላል ማለት ነው። የፖለቲከኞቹ አረማመድ እንትን ካልሆነ አንድ ሃይማኖት ስላለው በሰላም ይኖራል ማለት አይደለም። በዚሁ በተጨማሪ ደግሞ ትግሬና አማራን መመልከት ይቻላል። የሁለቱም ጎሳዎች ህዝብ በአብዛኛው አይ ቲንክ ክርስትና ተከታይ ይመስለኛል በአማራውም በትግሬ ውስጥ ያለው። ነገር ግን የትግሬና አማራ ሰላም እርስ በርሱ ደግሞ ተሰጥቶ አይታወቅም በአበሲኒያ ውስጥ ማለት ነው። ኦሮሞ ነው በአብዛኛው በባህሉ እጅግ በጣም ሰላማዊና ቶለራንት የሆነ ህዝብ የምትመለከቱ። አሁን ሁለቱንም ብትመለከት በትግራይ ውስጥ ትግሬ ራሱ ሆኖ አንድ ሰው ለምሳሌ አክሱም አካባቢ ከተወለደ ሲሞት አክሱም ውስጥ መቀበር አይችልም ሙስሊም ከሆነ ማለት ነው። እምነቱ ሙስሊም ከሆነ ሙሉ በሙሉ ከአውራጃው ወጥቶ ሌላ ቦታ ነው መቀበር ያለበት። እንግዲህ ይሄ ኢንቶለራንስ ያለው ማለት ነው። በእምነት የተነሳ ኢንቶለራንስ በአብዛኛው የሚታየው በአንሶ ውስጥ ነው። ነጸብራቁን የራሳቸውን የአስተሳሰብ ነጸብራቅ ለሌሎች በሌሎች ሰዎች ላይ አፕላይ ያደረጉ እየተጨነቁበት ያለ ነው መስለኝ እንጂ በኦሮሞ ውስጥ የተለያየ ሃይማኖት የሚከተል ህዝብ ስላለ እርስ በርሱ በሃይማኖት የተነሳ የተጋጨበትም ጊዜ የለም። አይ ቲንክ ወደፊትም ይኖራል ብዬ አልገምትም። ምክንያቱም we have got a lot of experience ብዙ ልምድ አለው የኦሮሞ ህዝብ ማለት ነው። ስለዚህ ይሄ የፕሮፓጋንዳ ስልቱ እርስ በርስ ኦሮሞን በማስፈራራት እንዴት አድርገን እንቆጣጠረው ከአሁንም በፊት ይደረግ የነበረ ስልት ነው እኮ። ከተቻለ በጎሳ ካልተቻለ ሁሉንም ኮምባይን በማድረግ በኦሮሞ ውስጥ ባለው ሁኔታዎች ራሱ በጎሳም እንከፋፍለው በሃይማኖትም እንከፋፍለው በክፍለ ሀገርም ከጊዜ ወደ ጊዜ ሲቆራረጡ ነው የምታየው። አማራ ሲመጣ ይቆራረጣል፣ ትግሬ ሲመጣ ይቆራረጣል። ሁልጊዜ በተቻላቸው መጠን የተለያዩ ትናንሽ አይደንቲቲዎች በኦሮሞ ውስጥ እንዲፈጠሩና በነዛ ትናንሽ አይደንቲቲዎች ላይ ተመስርቶ ኦሮሞ እንዲጋጭ ያላቸው ህልም በጣም ትልቅ ስለሆነ ያንን ምኞታቸውን ነው ብዙ ጊዜ ሲገልጹ የምትሰማውና በኦሮሞ ህዝብ ካለ እውነታ ጋር የተያያዘ አይደለም ማለት ነው። መልካም አቶ ጀማል ሲገልጹ የኦሮሞ ህዝብ ባሪያ ሆኗል ሲሉ ነበር። እንዴት ሆኖ ነው የኦሮሞ ህዝብ ባሪያ የሆነው? ባሪያ ደግሞ ትላልቅ ቦታ ላይ ላይገኝ ይችላል። ለምሳሌ የኦሮሞ ህዝብ እስከ በሚኒስተር ደረጃ የነበሩ አሉ፣ በፕሬዝዳንትነትም የመሩ እንዳሉ ይታወቃል። እርሶ ደግሞ እያሉኝ ያሉት የኦሮሞ ህዝብ ባሪያ ሆኗል ተጨቆኗል እያሉ ነው። አዎ መጨቆኑ አንድ ነገር ነው፣ ግን ባሪያ ሆኗል የሚለው ቃል ምን ያህል ተስማሚነት ሊኖረው ይችላል? በስልጣን ላይ ያሉ በርካታ የኦሮሞ ልጆች አሉ። ይሄ ነገር አይጋጭም ይላሉ እርሶ? በጣም ይሄማ በጣም ጥሩ ነገር ነው ያነሳው ጥያቄ ራሱ። አሁን ያለውን ሁኔታ ወደ ኋላ ተመለሰን ብዙዎቹን ነገሮች መመልከት አለብን። አይ ዶንት ኖ ምናልባት አግኝተህ አንዳንድ ጽሁፎችን አንብበህ አላቅም። በቪኦኤ ላይ የቀረበ አንድ የደቡብ አፍሪካ ዜጋ ነበረ። ኦሮሞ ነው እንግዲህ ሶስተኛ አይ ቲንክ ሰርድ ጀኔሬሽን ይመስለኛል። አሁን ሰውየውም ሞቷል፣ ነፍሱን ይማር። ሄ ኢዝ ዶክተር የደቡብ አፍሪካን ትግል ከጀመሩት ሰዎችና በጣም ተሳታፊ ከነበሩት ሰዎች አንዱ ነው። ሶ እሱ አሁን ለምሳሌ የራሱን ባዮግራፊ ሲናገር ኢንተርቪው ተደርጎ ነበር ቪኦኤ ላይ። የሶስተኛ ጀነሬሽን ሆኖ ተሽጦ ነው አያቱ እዛ ሄዱ። በአንድ ጊዜ በዛ ከተሸጡት ሰዎች መካከል ወደ 188 የሚሆኑ ኦሮሞዎች ናቸው በአንድ ጊዜ የተሸጡት። ከ188 ውስጥ የአንድ የእንግሊዝ ጀነራል ተገዝቶ የሚሄዱትን ኦሮሞዎች የተወሰኑትን ወስዶ ደቡብ አፍሪካ ወሰዳቸው ማለት ነው። ይሄ የባርነት ጉዳይ በገንዘብ በመሸጥ ብቻ አይደለም የኔ ግልጽ አገላለጽ የነበረው። ነገር ግን ይሄ መሸጡ ራሱ በማን ነው መቼ ነው ጊዜው ከተመለከትከው የኦሮሞ አገር ተቀምጦ እንግዲህ አበሲኒያ ውስጥ በባርነት መሸጥ የተለመደ ነው እነሱ ጋር ማለት ነው። በአረቦችና አበሲኒያን በዝምድና እንደምቀራረቡ ተናግሬ ነበር ካሁን በፊት ይመስለኛል። እና በባህላቸው ሰውን መሸጥና መለወጥ የተለመደ ነገር ነው። የአረቦችም የባሪያ ንግድ ከሚያካሄዱ ህዝቦች አንዱ ነበሩ። እና አበሻና አረብ እርስ በርሱ በባሪያነት እንደምሸጥና እንደምገዛዛ ይታወቃል። ይህንን በኦሮሞ ውስጥ ያልነበረውን ባህል በኦሮሞ ላይ ተግባራዊ ያደረጉት የኦሮሞን ምድር ከተቆጣጠሩ ጊዜ በኋላ ነው። እንግዲህ ሶስተኛ ጄኔሬሽን ያልኩ የቅድሙ ሰውዬ የተሸጠው በ19ኛው ክፍለ ዘመን የኦሮሞ ህዝብ የራሱን አገርና መንግስት ባጣበት ወቅት ነው። በተመሳሳይ ሁኔታ በብዙ ቦታዎች የተሸጡ የኦሮሞ ልጆች አሉ። እኔ ባርነት ያልኩት የፖለቲካ ይዘቱን የኮሎኒያል ሲቹዌሽን ማለት ነው። ኮሎኒያል የፖለቲካ ይዘቱ ኦሮሞ የራሱን መንግስት የራሱን የመከላከያ ኃይል አጥቶ በሌላ የመከላከያ ኃይል ስር ውስጥ ወርቆ ነው ያለው። አሁንም ዛሬም ድረስ አሁን ዛሬ ያለው ለምሳሌ የመከላከያ ኃይል ከወሰድከው የቲፒኤልኤፍን ኦሮሞ ምንም ማድረግ አይችልም። እንኳን ኦሮሞ ሌሎቹም ያው መከላከል ያልቻሉበት ሁኔታ ላይ ነው የሚገኘው ማለት ነው። አማራዎቹ ለምሳሌ ኤሊቶቹ አሁን ዛሬ የሚሉት ምንድን ነው? ኢንተርናል ኮሎኒያሊዝም ውስጥ ነው ያለ ነው። እንግዲህ ትንሽ ኮሎኒያሊዝም ነው ብሎ በግልጽ እንዳይናገሩ አንድ በዘርም በሰሜቲክነትም አንድ ናቸው። ሁለተኛ አንድ ሀገርም ነበራቸው አበሴኒያ በመሆናቸው ብቻ ኤክስተርናል ኮሎኒያሊዝም ነው ለማለት አልደፈሩም እስካሁን ድረስ። ሁለተኛ ደግሞ በደሉም ቲፒኤልኤፍ በአማራ ሌቶች ህዝብ ላይ የሚያደርሰው በደል ይሄን ያህል የገፋ ስላልሆነና ጊዜው አጭር ስለሆነ ትንሽ አሁን ስሜቱ እየተሰማቸው ስለሆነ እስካሁን ኢንተርናል ኮሎኒያሊዝም ነው እያሉት ነው። የኦሮሞ ግን ከዚህ በጣም እየተለየ ነው። አንደኛ አስተዳደሩ ስርዓት ከነሱም ይለያል። እነሱ በአንድ ሰው የምትተዳደር ማህበረሰብ ነው ያላቸው። አንድ ሰው ንጉስ ይባላል፣ ህዝቡ በጠቅላላ ያው የሱ አገልጋይ ነው። የኦሮሞ የአስተዳደር ባህል ደግሞ ይሄ አይደለም። ህዝቡ የሚያስተዳድሩትን ይመርጣል። እነሱ ደግሞ የኦሮሞን መሬት ከወረሩበት ጊዜ ጀምሮ የአስተዳደሩም እንትን ባህሉም ኮምፕሊትሊ የነሱን ተመሳሳይ ሆነ። የሚያስተዳድሩት ደግሞ እነሱ ሆኑ ማለት ነው። ስልጣን ላይ አሉ ያልካቸው አይነት ሰዎች ደግሞ በየትኛውም ኮሎኒያሊዝም በነበረባቸው ቦታዎች ነበረ። ለምሳሌ እንግሊዞች፣ ፈረንሳዮች፣ ጣሊያኖች የያዟቸውን ቦታዎች ወታደሮች ይሾሙና እንደነ ናይጄሪያ እንደነ እንትን ዌስተርን አፍሪካን በጣም ብዙዎቹ አገሮች እንግሊዞች ወታደር አድርጎ ተጠቅመውበት ኤዥያ ሁሉ ወስደው ማለት ነው። ከአፍሪካ ውጪ እንኳን ወስደው የኤዥያ ነገሮች ሲያስወጉ ነበር። አሁን አንተ ያልካቸው አይነት ሰዎች ለጀነራልነት አበቋቸው የምትለው እነዛ አይነት አገልጋዮች ናቸው። አልጄሪያን ፈረንጅ አልጄሪያን ህዝብ ፈረንጆች እንደዛ ይጠቀሙበት ነበር። ሞሮኮን ይጠቀሙበት ነበር። ቱኒዚያዎችን ይጠቀሙበት ነበር። ሶ የተለየ ነገር አይደለም። እነሱ አገልጋዮች ናቸው። ያው የማስተር ስሌቭ ሪሌሽንሺፕ ነው። ለማ እንዲያገለግሏቸው እንድሞትላቸው ነፍሳቸውን እንዲያጡ የተሾሙ ሰዎች ናቸው እንጂ ምንም የወሳኝነት እንትንም አልነበራቸውም። ዛሬ አሁን ለምሳሌ ኦፒዶ ማለት ይችላል ምንም ቲፒኤልኤፍ የሚያደርገውን ውሳኔ አንድም ቃል የሚሰሙ አይመስለኝም። ለለስሙ ሚኒስተር ሆኖ ተሾመዋል ይባላል። ነገር ግን ውሳኔውን የሚያስተላልፉት ያው ወያኔዎቹ ናቸው። ወያኔ የራሱን ሚኒስተር ለአንድም ኦፒዲዮ ወይም ደግሞ አማራን ይወክላል ተብሎ እነሱ ላደረጉት ምንም ነገር አይነገሩም። ነገር ግን በስም ደረጃ ካየኸው ኦሮሞን ወክሏል ወይም አማራን ወክሏል ወላ ህብረተሰብ ወክሏል ተብሎ የተቀመጡ ሰዎች ነው። ሶ የአገልግሎቱ የባሪያዎቹ መጠን የአገልጋዮቹ መጠን እየበዛ ከመሄዱ በስተቀር ሌላ ምንም የተለየ ነገር ያለው አይመስለኝም። መልካም እንግዲህ በአሁን ሰዓት መጀመሪያ ሲጠቅሱ በኢትዮጵያ ውስጥ ያለው ችግር እጅግ መራር እንደሆነ አውርተናል። ያንን ችግር ለመቅረፍ ከተቀራ ህዝብ ጋራ በአንድነት መታገል በአሁን ሰዓት የማይወላዳ መሆኑን መግለጽ ይቻል ይሆን? ተገቢነት ሲኖረው ይሆን በአሁን ሰዓት ያላንዳች ዓለም አገራገር ወደ አንድነት ተመጥቶ መታገል የለበትም ይሄ ህዝብ ይላሉ? በቅድሚያ የኦሮሞ የትግል ስልት ምናልባት ያልተገነዘቡ ሰዎች ይኖሩ ይሆናል እንጂ ኦሮሞ ለመብቱ ነው የምታገለው። ማንኛውንም ለራሱ መብት የምታገለን ህዝብ የፖለቲካ አቋም ይደግፋል። የኦሮሞ ትግል የማይደግፈው ምንድን ነው? አሁን ራሱ ከውጭ አስተዳደር ባለበት በዚህ አይነት አስተዳደር ውስጥ ኤክስፓንሽኒዝም የሚመኙ ተመሳሳይ እርምጃዎችን ሊደግሙ የሚፈልጉ የትኛውም ከሩቅም ከአካባቢውም የመጣ ኃይል ከሆነ ያው ባርነት ነው የተሻለ ነገር ስለሌለው ከእንደዚህ አይነት ሰዎች ጋር አብሮ ትግል ማድረግ አይቻልም። ነገር ግን እስካሁን ድረስ የኦሮሞን ትግል ወደ ኋላ ተመልሰን እንኳን ብናየው አንዳንዶቹ ለምሳሌ የአማራው ልጆች ከወያኔ ውድቀት በኋላ እኛም ጥያቄ ያለን ይበሉ እንጂ እንደነ ኦጋዴን እንደነ ስዳማ እንደነ በኒሻንጉል እንደነ አፋር ከነዚህ ህዝቦች ትግል ጋር ከድሮውንም የተያያዘ ነው። እንኳን እነሱ ቀርቶ ትግሮችም አሁን ስልጣን ላይ ከመውጣታቸው በፊት በጭቆና መልክ ከኤርትራውያኖችም ትግል ማለት ነው። ለማን ማንኛውም ለራሱ መብት ከመታገል ጋር በፖሊሲ ደረጃ በፕሪንሲፕል ደረጃ የኦሮሞ ትግል አይቀርም። የኦሮሞ ትግል የማይፈልጉና የማይደግፈው የስትራቴጂ መንገድ አይ እገሌ ከስልጣን ከተነሳ እኔ ራሴ ተመለሼ ገዛሃለሁ የሚል አይነት አመለካከት ካለ እንግዲህ በአብዛኛው ቅራኔ የምታየው እዛ ኢምፓይሪታ ውስጥ አይ ቲንክ አብዛኛዎቹ በበደል ውስጥ ያሉና የነበሩ ህዝቦች በፖለቲካ ግብም በጣም የሚስማሙና የሚግባቡ አብረውም እየታገሉ የነበሩ አሁንም የሚታገሉ ይመስለኛል። ትንሽ ልዩነቱ ያለው የአማራ ኡሊት ውስጥ ነው። የአማራ ኡሊቶችን ደግሞ ከወሰድክ አማራም የለም የሚል አይነት አመለካከት ነበራቸው። ለምን? ተጠቃሚዎች ስለነበሩ። አሁን ልክ ዛሬ የቲፒኤልኤፍ እንትኖች ተጠቃሚዎች ሆነው ከኛ ውጪ ኢትዮጵያ የለም፣ ከኛ ውጪ የእስልምና ሃይማኖት እምነት ላይ የሚሾም ሰው የለም፣ ከኛ ውጪ ኦርቶዶክስ ላይም ሹመት የሚሾው የለም የሚሉ አይነት አስተሳሰብ ወደ ቲፒኤልኤፍ የተዘዋወረው እንደዚሁ ተመሳሳይ አይነት እምነት የአማራ ኡሊቶች ውስጥ ነበር። አሁን ህብረተሰቡን ማንነት ክደው የለም ብለው ሲክዱ የነበሩ ሰዎች ቲፒኤልኤፍ በሚያደርስባቸው ጫና አሁን ደግሞ የህብረተሰቡ አማራ አለ እነሱ ሊያጠፉን አይችሉም ብሎ ህዝቡ በተነሳበት ወቅት ትንሽ እንትኑ እየተሰማቸው ይመስለኛል። ይሄ ራሳቸውን ዲፌንድ ማድረግ እንዳለባቸው ከአሁን በፊት የነበረው አስተሳሰብ ኤክስፓንሽን ነው። እኛ ገና ተስፋፍተን አሁንም ሌሎቹን ህብረተሰብ እንዳለ ማስተዳደር አለብን። ቋንቋውም የኛው መነገር አለበት፣ ታሪኩም የኛው መነገር አለበት፣ ጀግናውም የኛው መወደስ አለበት የሚል አመለካከት ነው የነበራቸው። በእንደዛ አይነት ሁኔታ ስለ አንድነቱ ደግሞ የሚጮሁት እነሱ ናቸው በአብዛኛው። የሚገርምህ ነገር የሚጨቁኑት እነሱ፣ ስለ አንድነቱም የሚያወሩት እነሱ። ያ በዛ አይነት መልኩማ ከሆነ እኔም አንድ ጨቋኝ ሆኜ በቃ ከአንድነት ውጪ ሌላ የሚያዋጣ ነገር የለም ልል እችላለሁ ማለት ነው። አንድነት መጀመሪያ የሚመጣው የፖለቲካ ግባቸውና ኢንተረስታቸው የሚመጣጠን የሚቃረን ከሆነ እኔና አንተ ለምሳሌ እንደ አንድ ግለሰብ መግባባት የምንችለው እኔ የራሴን የመብት ገደብ ካወቅኩ ከዛ የመብት ገደብ ካላለፍኩ አንተም እንደዚሁ አሁን ያለው የነሱ አመለካከት ደግሞ የራሳቸውን የመብት ገደብ ያልገደቡ አሁንም ተስፋፍተን በኦሮሚያም በኦጋዴንም በአፋርም በበኔሻንጉልም በስዳማም በየትኛውም አካባቢ እኛ እንደፈለግን እናስተዳደራለን ገዛለን የሚል አመለካከት ነው። ይህ ደግሞ ሰዎችን የሚያግባባ አይደለም። እነሱ አንድነት ብሎም ለባህርነት አንድነትን የሚፈልግ ማንኛውም ህዝብ የለም። አንድነትን የምንፈልገው ለነጻነት ብቻ ነው። ስለዚህ ይሄ ለተገዥነት አንድ ሁኑ አብረን አንድ ሆነን ተገዙልን የሚለው አመለካከት አያስከድም ማለት ነው። መልካም አቶ ጀማል ጥያቄዎችን እየጠናቀቁ ገኛለሁ። ሰሞኑን ወይም ከወር በፊት አንድ ድርጅት እንደተመሰረተ ሁላችንም እናቃለን። ODF በቁጥር 3 ላይ ማንፌስቶ ላይ አንድ ያሰፈረው ነገር በጀነራል ከማል ገልቹ ሲተች ስለነበረ ያንንም ለማንበብ ሞክሬ ነበር። የኦሮሞ ነጻነት ወይም ኤራስን እድል በራስ መወሰን ODF ያስቀመጠው ወያኔ ፌደራሊዝም ያያረገ ወይ በፌደራሊዝም እየተመረ ያለው ፌደራሊዝም ትክክል ነው። ይሄንን ፌደራሊዝም የተወሰነውን አስተካክለን መቀጠል አለብን በሚል አስቀምጠውታል እዛ የማንፌስቶአቸው ላይ። የወያኔ ፌደራሊዝም ምን ያህል ትክክል ነው ብለው ያምናሉ? ለኦሮሞ ህዝብ ይደክማል ብለውስ ያስባሉ ፌደራሊዝሙ? ኦኬ መጀመሪያ ODF ያልከው ነገር ላይ ትንሽ አስተያየት መስጠት የሚፈቀድልኝ ከሆነ ይቻላል ይቀጥሉ። ኦኬ መጀመሪያ እኔ በኔ ግምት ይሄ ODF የሚባለው ነገር ከሚገባው በላይ እንትን ኤግዛጀሬት የተደረገ ይመስለኛል። ነገሩ እኮ የለም ያለለ ነገር ነው እንዳለ ተደርጎ ይታያል ያለው። ለምሳሌ የነሱን አስተያየት ራሱ ከሰማ በመሬት ላይና በህዝብ ጭንቅላትና አምሮ ውስጥ ያለው ነው ODF የለም ነው ይገርማል። አሁን ሁለቱም በተወዳደራቸው ሰውየው ባለፈው ጊዜ መሪ ነው ተብሎ የተባለው ሰውዬ ሲጠየቅ የት ነው ያለው? ምንድነው የምትመራው ድርጅት? በምን አይነት ነው መልክ ትግል የምታደርገው ሲባል ነው ያለው ተስሎ ነው አንድ ወታደርም የለኝም ነው። እንግዲህ አንድ ሰው ODF ነኝ ስላለ ብቻ እንዳለ ተደርጎ መወሰዱ ራሱ እኔ በጣም ስህተት ይመስለኛል። የመጽሐፍ ከሆነ ደግሞ አንድ ሰውም ቁጭ ብሎ አንድ ወረቀት ላይ 3 4 ገጽ ጽፎ ማውጣትና መለጠፍ ይችላል። ሶ በሁለተኛ ደረጃ ከአንድና ከ10ና ከ15 ሰዎች የሚበልጡ አይመስለኝም። በሌላው ደግሞ ከተመለከተው ODF እንትኑም እንትንሱ አወላለዱም አካሄዱም ወያኔያዊ ይመስለኛል። በአብዛኛው ዲ የሚለውን ቃል የምጠቀሙበት ወያኔዎች ናቸው። ሁሉም ወያኔ ክሬት ያደረጋቸው ድርጅቶች ካየው ዲሞክራቲክ ኦሮሞ ዲሞክራቲክ አፋር ዲሞክራቲክ ስዳማ ዲሞክራቲክ በኔሻንጉል ዲሞክራቲክ ኤኒቲንግ ዲሞክራቲክ ነው። የኦዲኤፍም እንትን ያው ዲሞክራቲክ ነው። አይ ቲንክ አቶ ለንጆለታ ሲናገሩም ሰምቻለሁኝ ከመለስ ጋር ረጅም ጊዜ ምስክሞት ድረስ ግንኙነት እንደነበራቸው ሲናገሩ ሰምቻለሁ። አሁን ካለውም ጋር ደግሞ የሚተዋወቅ ሰው ካለ እንዲያገናኛቸው መገናኘትም እንደምፈልጉ ሲናገሩ ሰምቻለሁ። እንግዲህ ትስስር ያለም ይመስለኛል ማለት ነው። ከዚህም በተጨማሪ ደግሞ ዊኪሊክስ ላይ የሚወጣ ካሁን በፊትም ብዙ ውጭ ኦሮሞዎች የሚያውቁት ግንኙነት እንደነበረ የሚነገር ነው። እንደምመስለኝ ከሆነ ያው ወያኔዎችን ለማስደሰት ቅድም ያልከው አባባል አሁን ያለውን የፌደራል እንትን እንቀበላለን የሚለው ነገር ክሬሽኑም አፈጣጠሩም ከወያኔ ጋር የተያያዘ ስለሆነ እኔ ወታደርም የለኝም እናንተንም አልወጋም ያለሁትም ኦስሎ ነው። ስለዚህ ምንም ችግር የለም። ያው ይሄን መልእክት ለኦሮሞ የሚያስተላልፈው አይመስለኝም ወይም ደግሞ ለሌሎች ታጋዎች የሚያስተላልፈው አይመስለኝም። ምክንያቱም ምን ያደርግላቸዋል? አንድ ኦስሎ ያለ ሰው አንድም ወታደር ያለ ሰው ለየትኛው ህዝብ ምንም አይጠቅምም። መልእክቱ ራሱ የሚተላለፈው ለወያኔ ይመስለኛል። የፌደራሊዝሙ ሁኔታ የሚያስተላልፉት ለወያኔ ይመስለኛል። ተቀብለናል እናንተ የምትሉት ሁሉ እናደርጋለን የሚሉ ነው የሚመስለኝ። ሶ ምንም ሚዛን የሚሰጠው ነገር አይደለም ማለት ነው። አንደኛ ቡድኑ ራሱ ያለለ ነገር ነው። ሁለተኛ ደግሞ ምንም ማድረግም የማይችልና ከወያኔ ጋር የተያያዘ መሆኑ አባባላቸው ራሱ የሚያመለክት ነው። ቀጣዩ ጥያቄ ምን ነበር? ከዛው ተያይዞ ለኦሮሞ ህዝብ ይሄ ፌደራሊዝም እንደ መፍቴ ወይም እንደ ይጣቀመው ይሆን? ኦኬ የኦሮሞ ህዝብ የሚጣቀመውን እኮ የሚያቀ ህዝብ ነው። ለምንድን ነው የሚያቆመው መሰለህ? አንተ አሁን ያለህ ነገር ለምሳሌ አንተ ቤት አለ እና ያንተን ቤት አንድ ሰው አፍርሶ ወይም ደግሞ ከገባለ ቤት ጋር በጉልበት ብለያይ ወይም ደግሞ ከልጆች ጋር ብለያይ ያ ድሮ የነበረህ ነገር ስታጣው ምን እንደሚመጣቅም ታውቃለህ? የኦሮሞ ህዝብ ማንንም ሊያታልለው አይችልም። የኦሮሞ ህዝብ ነፃነቱን ነው ያጣው። በኦሮሞ ህዝብ በአገሩ ላይ የራሱ የኢኮኖሚው ተጠቃሚ መሆኑን ነው ያጣው። የኦሮሞ ህዝብ የራሱ መከላከያ ነው ያጣው። የኦሮሞ ህዝብ የራሱ መንግስት ነው ያጣው። የኦሮሞ ህዝብ በራሱ ቋንቋ እንደፈለገው መጠቀም ሳይችል መተዳደርና ሊጠቀምበት አለመቻል ነው ያጣው። እነዚህ መብቶቹ እስካልተረጋገጡ ጊዜ ድረስ ህዝቡ ያጣውን ነገር ስለሚያውቅ ሌላው ስለ አይ አማርኛ አንደኛ ቋንቋውን በቃ ኦሮምኛን ሁለተኛ ቋንቋ እናደርግልሃለን፣ አይ ሁለት ሰዎች ሚኒስትር እናደርጋለን በኦሮሞ ስም እንደዚህ ስለተባለ መብት ተከብሯል ብሎ የሚቀበል ህዝብ አይደለም። ልክ አንድ ግለሰብ የነበረውን ሲያጣ ምን እንዳጣ እንደሚያውቀው ሁሉ ማህበረሰብም ያውቀዋል ማለት ነው። ስለዚህ እነዚህ አባባሎች ሌሎቹ የራሳቸውን ምኞት ይሄን ያህል ከተናገርን ምናልባት እንዲህ መብቱ ከተከበረልን ካልነው ይታለልናል ወይ ይሄ ህዝብ የምን የሌሎች እንትን መስለኛል። ይሄ ውጅንብር ራሳቸው ያሉበት ህልም የቅዠት እንጂ አንድ ግለሰብም የሚፈልገውን ያውቃል፣ ማህበረሰቡም የግለሰቦቹ ስብስብስም እስከሆነ ድረስ የኦሮሞ ህዝብ የሚፈልገውን ያውቃል። በማወቁም ነው ከመቶ ዓመታት ባላነሰ ጊዜ ውስጥ ማለት ነው ኦልሞስት ከመቶ 20 ዓመት የሚሆኑን በትግል ውስጥ ነው ያለው። የሞተው የኦሮሞ ህዝብ ቁጥር እኮ ለዚህ ነፃነት ሲባል ከሚሊዮን በላይ ከሚሊዮን ኖት ሺ በሺዎች የሚቆጠሩ ኦሮሞዎች አይደሉም፣ በሚሊዮኖች የሚቆጠሩ ኦሮሚያ ከተወረረችበት ጊዜ ጀምሮ እስካሁን ያለው ትግል በመዓት በብዙ ሚሊዮኖች የሚቆጠሩ የኦሮሞ ህይወት ነው የተሰዋው። ሁለትና ሶስት ግለሰብ ወይም ደግሞ 40ና 50 የፖለቲካ መሪዎች እንደፈለጉት ባዮች እንበልን ነው እንደውም አንዳንድ ጊዜ እንደፈለጉ ከሌላው ጋር ስለተግባቡ ህብረት የህብረተሰቡ ፍላጎት ተሳካ ወይም ተሟላ ማለት አይደለም። የነዚህ የሚሊዮኖች ህይወት የተሰዋው ኦሮሞ በአገሩ ላይ አዛዥ እንዲሆን፣ ኦሮሞ በአገሩ ላይ ተጠቃሚ እንዲሆን፣ ኦሮሞ በአገሩ ላይ የራሱ መንግስት እንዲኖረው፣ ኦሮሞ ተመልሶ ለጥቃት እንዳይጋለጥ የራሱ መከላከያ ኃይል እንዲኖረው የሚደረግ የነጻነት ትግል ነው። ስለዚህ ሌላው ከዛ ያነተ ነገር አይ ቲንክ የሌሎቹ ህልም ብቻ ነው መስለኝ። መልካም እንግዲህ የመጨረሻ ጥያቄ ላደርግ መወደድኩት ለዘመናት ከኖሩበት ቦታ የአማራ ተወላጆች እየተፈናቀሉ ይገኛል። እንደውም አንዳንድ ጊዜ የሚባለው ኦሌፍ ወይም የኦሮሞ ነጻነት ግንባር ለዘመናት ሲከተለው የነበረው አላማ ወያኔ እያራመደው ይገኛል የሚል ነገር እየተሰነዘረ ይገኛል። የኔ ጥያቄ የአማራ ተወላጅ ለዘመናት ከኖረበት ከተወለደበት ማፈናቀል ምን ያህል አግባብነት ይኖረው ይሆን? የኦሮሞ ነጻነት ግንባርስ ይሄንን አላማ ህዝብን ከአንድ ቦታ ማፈናቀል አንግቦ ይራመድ ነበር ማለት ነው? በመጨረሻ ላይ አስተላልፉት የሚፈልጉት መልእክት ካለ እድሉን ልስጦት። ኦኬ ጥያቄው መጀመሪያ የኦሮሞ ህዝብ ትግል አንድን ህዝብ ከአንድ ከመኖርበት አካባቢ ማፈናቀል ነው ወይ የሚለው ጥያቄ መመለስ አለበት። አንደኛ የኦሮሞ ህዝብ ትግል እኔ ራሴ ከቀየ ተፈናቀልኩኝ ስለዚህ ነጻነት ይገባኛል፣ የምታፈናቅሉ ሰዎች አቁሙ ነጻነት ይገባኛል እንጂ ሌላውን ለማፈናቀል አይደለም። ይሄ የተገላብጦሽ ነው። አሁን የሚደረገው ምንድነው? ተበዳዩን ህዝብ በዳይ አድርጎ ለማቅረብ የሚደረግ ነው። እኔው ራሴ አንተን ከቤት አባረረ አንተ ከቤት ልታባረረኝ ነው እንደምልህ እንደ አይነት ማለት ነው። እኔ ነኝ ያባረርኩ አንተ ደግሞ መለሰህ ኦ ከቤት እኔውም አባረረ አንተ ነው ምን ልሃለሁ ኦ እየው እኮ ከቤት ልታባረረው የምትታገለው እንደማለት ነው። እንደዛ አይነት አይደለም የኦሮሞ ህዝብ ትግል። የኦሮሞ ህዝብ ትግል እኔ ከቄ በሀገሬ በሌላው ህዝብ በሌላው የገዢ ቡድን መገዛት የለብኝም። አንድ ይሄ። ሁለተኛው ከአማራ ጋር ያያያዝከው ነገር አለ። የአማራ የኦሮሞ ህዝብ ትግል ከአማራ ህዝብ ጋር አይደለም። የኦሮሞ ህዝብ ትግል ከገዢ መደብ ጋር ነው። የአማራን ህዝብ ወይም የቲፒኤልኤፍን የትግሬን ህዝብ ይሁን የሶማሌን ህዝብ የአሜሪካን ህዝብ ይሁን የሌላውንም ወክያለሁ ብሎ ኦሮሞን የሚገዛ ማንኛውንም ኃይል አንቀበልም ነው። ከአሜሪካም ሊመጣ ይችላል በአጋጣሚ፣ ከጣሊያን ሊመጣ ይችላል፣ ከእንግሊዝ ሊመጣ ይችላል፣ ከፈረንሳይ ሊመጣ ይችላል፣ ከሌሎች አረቦች ሀገሮች ሊመጣ ይችላል። ማንኛውም እኔ የማልፈልገው እኔ ያልመረጥኩት በጉልበት አገሬ ላይ መጥቶ ሊገዛኝ አይገባም። ያ የምናገረው ቋንቋ የሚከተለው እምነት የፈለገው ሊሆን ይችላል። በዛ ላይ የተመሰረተ አይደለም፣ በመልክም ላይ የተመሰረተ አይደለም፣ በጥቁርና ነጭ መሆንም ላይ የተመሰረተ አይደለም። ማንኛውም በአገሬ ላይ መጥቶ ከራሴ ፍቃድ ውጪ የሚያስተዳድረኝን አልቀበልም። ሶ በህዝብ ላይ ያነጻጸረ አይደለም ማለት ነው። በአንድ ዘር ወይም በሌላ ዘር በመልክም ላይ ያነጻጸረ አይደለም። ባይዘይ ኮሎኒያሊዝም መልክ የለም። ነጭም ነጭን ገዝቷል፣ አረብ አረብን ገዝቷል፣ ጥቁር ጥቁርን ገዝቷል። ይሄው እኛም በኮሎኒያሊዝም ስር እያለ ነው። ሰው ይሄ የማጭበርበሪያ ስልት ካልሆነ በስተቀር በአንድ ህዝብ ላይ ያነጻጸረ አይደለም። ያ ከሆነ እነሱ እንደዛ ብሎ የሚመለከቱ ከሆነ አሁን እንግዲህ አማራዎች በትግራይ ላይ ያነጻጸረ ትግል ነው እያደረጉት እንደማለት ይሆናል። ወያኔ ከትግራይ የመጣ ስለሆነ በህዝብ በትግራይ ህዝብ ላይ የሚያደርጉት ነው ትግሉ ለማለት ካልሆነ በስተቀር እንደዛ አይነት ትርጉም ትክክለኛ አይመስለኝም። ሶ ሌላው ደግሞ ወያኔ አሁን በአማራ ህዝብ ላይ የሚያደርገው የኦልፍን ፖሊሲ የተከተለ ነው ያልከው ነው። አሁን ይሄን ሞስት ገልጬዋለሁ ማለት ይቻላል። ለምን የኦሮሞ ህዝብ ትግል በህዝብ ላይ ያነጣጠረ ስላልሆነ ወይ ከኦልፍም ትግል ይሁን ከሌሎቹ ህዝቦች ትግል ጋር የሚያያይዘው አይመስለኝም። ሶ ለነጻነት ከምታገሉ ህዝቦች ጋር ማለት ነው። ሁለተኛው ደግሞ አሁን ወያኔ በአማራ ላይ የሚያደርሰው በደል ነው። ትግል ነገሩን ራሱን ስትመለከተው 1992 የነበረው የወያኔ ስልት የአማራውን ህዝብ በተለይም ኦሮሞ ይፈጃቸዋል ብሎ መልእክት ለማስተላለፍ ራሱ ወያኔ የራሱን ወታደር አስታጥቆ አማራውን ከግድ ላይ እየወረወረ በካሜራ እየቀረጸ መልሶ ለአማራ አሳይቶ ሉክ እኛ እናንተን ካልገዛናችሁ፣ እኛ እናንተን ካላስተዳደርናችሁ የሚመጣው የባሰ ነው፣ ኦሮሞ የበለጠ ያደርጋችኋል፣ ኦኤልኤፍ የሚባለው በጣም ጭራቃዊ ቡድን አለ፣ እኛ አሁን እሱን እየተቆጣጠርን ነው፣ እኛ ባንከላከላችሁ ኖሮ ታልቃላችሁ የሚል መልእክት ሲያስተላልፍላቸው ነበር። በቪዲዮ ራሱ አማራን በገደል ከገደል ወርውሮ በቪዲዮ ቀርጾ ይሄንን በፊልም ሲያሳያቸው ነበር። እንግዲህ ይሄ የወያኔ ሸር ነው ማለት ነው። በሁለተኛ ደረጃ ደግሞ አሁን በቅርብ ጊዜ የሚካሄደውን ከተመለከት አንዴ በአፋር፣ አንዴ በደቡብ፣ አንዴ በቤኒሻንጉል ye amaraun hizb yemiyafanaqulut wayaniyoch nacho neger gin tamasasay lik inde 1992 እኛ ካለለን ይሄ ደሞ ሸብጥ አሁን ተመሳ እንልክ እንደ ባለፈው ጊዜ ማለት ነው እኛ ይሄንን ስልጣን ይዘን ካልቆየን ደቡብ ውስጥ መቆየት አትችሉም በነሻንጉል ኤሪያ መቆየት አትችሉም አፋር አካባቢ መቆየት አትችሉም የሶማሌ ክልል ውስጥ መቆየት አትችሉም ኦሮሚያ ውስጥ መቆየት አትችሉም ስለዚህ እኛን ደግፉን የማስፈራሪያ ነው አንድ ይሄን ሁለተኛ ደግሞ አማራውንና ሌላውን ህዝብ በራሳቸው አገልጋዮች የራሳቸውን አገልጋዮች አዘው ማለት ነው ቡችላዎች አላቸው ከደቡብም ከበኒሻንጉልም ከኦሮሚያም ከሌሎች አካባቢ ያ ህዝብ አማራው ህዝብ እንደሚፈጅ ለማስመሰል በማስመሰል ህዝቦችን ለማጋጀት የሚያደርጉት ጥረት ነው ማለት ነው ይሄ የወያኔ ስልት ነው ታዛዦችም ከበታች ያሉት ያው የወያኔ ታዛዮች እንጂ ዲሲሽን ሰጪዎች አይደሉም እነሱ እኮ ውሳኔ መስጠት አይችሉም እነሱ ውሳኔ መስጠት ስለማይችሉ በቅርብ ጊዜ ደግሞ ወያኔዎች የሚሉትን ሰምተን እንደሆነ እነዚህ የበታች ወንዶች ያደረጉት ነገር ነው ስለዚህ እርምጃ እንወስድባቸዋለን ብሎ እንደገና አማራውን አስጠቅቶ ራሳቸው አጥቅተውት እንደሚከላከሉ ደግሞ ለማስመሰል ይሞክራሉ ተዛዞን የምሰጡት መጀመሪያ እነሱ ሁለተኛ ደግሞ አይ አሁን በቃ እንከላከላለን እነሱ የሚያስመስሉት ምንድነው የአማ በአማራውና በሌላው ህዝብ መካከለ ያለ ግጭት አስመስለው እኛ እናንተን ካልተከላከለን ይሄውል በደቡቡም በአፋሩም በበኒሻንጉሉም በኦጋዴኑም በኦሮሚያም በሌሎችም ክልሎች መኖር አትችልም ብሎ የአማራውን ህዝብ አስፈራርቶ እንደገና ኦ ይሄንን ጥፋት እኮ የሚፈጽሙት የበታች አካሎች ናቸው እኛ እንከላከላቸዋለን ምንም ችግር የለም ብሎ እንደገና ህዝቡን ለማታለል በሰቆቃ ያሳቀቁትና እንደገና በስቃው ደግሞ ራሳቸው ስልጣን ላይ ለመቆየት የሚያደርጉት ሸፍጥ ነው የፖለቲካ ሴራ ነው እኔ እንደምመስለኝ እናም ታይ መልካም በመጨረሻ የሚያስተላልፉት መልእክት ካለ እኔ የማስተላልፈው መልእክት አንዳንድ ሰዎች እንደምሉት ነጻነት በመጀመሪያ እጅግ በጣም ግልጽ መሆን አለበት ለማንኛውም ሰው እንደ አንድ ግለሰብም እንደ ማህበረሰብም ነጻነት በፍላጎት የምትጣጣ ነገር አይደለም ደም ፈሶ የሰዎች ህይወት አልፎ አጥንታቸው ተከብሮ ተሰብሮ የኦሮሞ ህዝብ ከተመለከተን በሚሊዮኖች የሚቆጠሩ ነፍሶች ጠፍቷል ነጻነትን ስታጣም እንደገና ለማግኘትም ስትታገል በነጻም አታጣውም እንደገና በነጻም አታገኙም ስለዚህ እንደዚህ አንዳንድ ተስፋ ቆርጦ ዛሬውኑ እኛ ስልጣን ላይ ካልወጣን እኛ ተጠቃሚዎች ካልሆነን መንገዱ በቃ ወደፊት አያስከድም ራሳቸው የጠፋቸው መንገዱ ስለጠፋቸው ወደ ኋላ እንመለስ እኛ በመናቆ መንገድ ካሁን በአሁን በነበርንበት ሁኔታ ተመለሰን እንኖር የሚሉ አይነት አስተያየት ያላቸውን ሰዎች ማዳመጡ ተገቢም መፍትሄም ስለማይሆን ወደ ኋላ መመለስን ወደ ኋላ መመልከትን ትቶ ወደፊት እንዴት ነው አገራችን ነጻ የምናወጣው ብሎ ትልቁ ትኩረት መሆን ያለበት የኛ ኃይላችንን አጠናክረን በጣም ትንሽዋ የወያኔ ቡድን እኛን መግዛት ከቻለች እኛ ራሳችንን ነጻ ማውጣት የማንችልበት ምንም ምክንያት ለምንና የተስፋ የመቁረጥን መልእክት የሚያስተላልፉ ሰዎችን የሽንፈት መልእክትን ምን ጊዜም አለማዳመጥ ወደፊት መመልከት መደራጀት መጠናከር ነው የኔ መልእክት እንግዲህ ከልብ አመሰግናለሁ አቶ ጀማል ኢብራሂም ስለሰጡኝ ሰፋ ያለ ማብራሪያ በራሴ ስምና እንዲሁም በሰይፈ ነበልባል ሬዲዮን ዝግጅት ክፍል ከልብ አመሰግናለሁ ለወደቁት ጀግኖች መስዋዕትነት ለከፈሉ ለነጻነት ሲባል ክብር የወደቁ ጀግኖችን ከልብ እናመሰግናለን ክብር ይገባቸዋል እየዘከርን እንገኛለን በዚሁ ዜማ እንሰናብታለን መጨረሻ ላይ አማርኛውም ጣፋኝ አቶ ጀማል እንግዲህ ይሄንን ዜማ እርሶንም አድማጮችንም ጋብዤ ልሰናበት ኦኬ አይ አድማጮቻችን እንግዲህ ለእናንተ ያለውን ፕሮግራም ለማብቃት ደቂቃዎች ቆርናል። በዛ ደቂቃ ደግሞ የተለመደ የሙዚቃ ግብዣ ይኖረናል። ሙዚቃውን አሰምተን ደና ሆኖ ብለን ልንሰናበት ነው። እስከ ሳምንት መልካሙን ሁሉ እየተመኘንላችሁ አዘጋጅ ያቀረብኩት በሪያለሙ ከዮባይ ሳጋ መሆን ነው። ሰላም ቸር ወር ያሰማን። Alla tire fila faya jolli shika sama varisti male inul tudu bi rabbi jolli shika takabu bulti male Romeo, be a tenor, Romeo, be a tenor. ከዛው ገንዳን ቆዳኑ ኡምቢያ ገሩማኒ ታያ ኦሮሙማኑ ኡምቢያ ገሩማኒ በርገር ፈጋቱ ዝለባኒ ኡምቢያ ገሩማኒ ኦሮሞን ቶኮ ዲጋኒ ኡምቢያ ገሩማኒ ካምቦራና ጎምበሬንቱ ኡምቢያ ገሩማኒ ቶኮ ማዲኒ ጀራቱ ኡምቢያ ገሩማኒ ዲሞክራሲ ረገዳኒ Rabarte andunyani Umbiya darumyani Kojuga beri nakesa Umbiya darumyani Lalabate bilizonza Umbiya darumyani Ugaga nintu nabonsa Umbiya darumyani Sabumaki ya jabesa Umbiya darumyani Silanup seri zewya Lata dubado nifaya Itidis nalagatati Adubado senaftetia ha Utuba ke nagadani, Rumbiya darumyani.